ሰበን ኤላ እንዲሆንሻለሁ ለገን በከረን ወዳጅ አድርጋለሁ ሲተ ጎሳቋ ከቶም ሳያምባ ከኮንን አንዳት ኖሪ ግርታን አስተምራ ከግርታን ለማድረግ ልበረም እያለው እግዚአብሔር ሸካራ መንገድ ነው የእግዚአብሔር ልጆይ ድካምን ታውቃለ ናፍሰኝ እንደገና ትለውጠኛለ ወንድሜን ማክበሬ እጅግ ይረሳኛል የተበደልኩትን መፍቀር ይጥመኛል ምን አለበት ዛሬ ልቤን ብትጠርበው መቀጥቀጫው ብረት መዶሻ በጅ ነው ይቅርታን ለማድረግ ልብ ያለሆን እያለው እግዚአብሔር ሸካራ መንገድ ነው የእግዚአብሔር ልጆይ ድካሜን ታውቃለ ናፍሰኝ እንደገና ትለውጠኛለ ይቅርታን ለማድረግ ልብ ያለሆን እያለው እግዚአብሔር ሸካራ መንገድ ነው የእግዚአብሔር ልጆይ ድካሜን ታውቃለ ናፍሰኝ እንደገና ትለውጠኛለ ሰላም ተሰጠሁ አንተ እንድታስተምረኝ ለወደን ጌታዎ ይኸው በፍቅር የበደለኝን ሰው ይቅር ብዬ እንዳልፈው በቀልም ሳላስብ በፍቅር እንዳቅፈው ይቅርታን ለማድረግ ልቤ ሆን እያለው እግሬ የሚራመደው ሸካራ መንገድ ነው የእግዚአብሔር ልጆይ ድካሜን ታውቃለ ናፍሰኝ እንደገና ትለውጠኛለ ይቅርታን ለማድረግ ልቤ ሆን እያለው እግሬ የሚራመደው ሸካራ መንገድ ነው የእግዚአብሔር ልጆይ ድካሜን ታውቃለ ናፍሰኝ እንደገና ትለውጠኛለ ምሕረቴ በእኔ ላይ እንዲሆንሻለሁ እኔ ግን በቀልን ወዳጅ አድርጋለሁ ነፍሴ ተጎሳቅላ ከቶም ሳያምርባት ከጎኔን እንዳትኖር ይቅርታን አስተምራት ይቅርታን ለማድረግ ልቤ ሆን እያለው እግሬ የሚራመደው ሸካራ መንገድ ነው የእግዚአብሔር ልጆይ ድካሜን ታውቃለ ናፍሰኝ እንደገና ትለውጠኛለ ወንድሜን ማክበሬን እጅግ ይረሳኛል የተበደልኩትን መፍጠር ይጥመኛል ምን አለበት ዛሬ ልቤን ብትጠርበው መቀጥቀጫው ብረት መዶሻ በጅ ነው ይቅርታን ለማድረግ ልቤ ያለሆን እያለው እግሬ የሚራመደው ሸካራ መንገድ ነው የእግዚአብሔር ልጆይ ድካሜን ታውቃለ ናፍሰኝ እንደገና ትለውጠኛለ ይቅርታን ለማድረግ ልቤ ያለሆን እያለው እግሬ የሚራመደው ሸካራ መንገድ ነው የእግዚአብሔር ልጆይ ድካሜን ታውቃለ ናፍሰኝ እንደገና ትለውጠኛለ ናፍሰኝ እንደገና ትለውጠኛለ ናፍሰኝ እንደገና ትለውጠኛለ